الشيطان الرجيم. قل أغير الله أتخذ وليا فاطر السماوات وهو يطعم ولا يطعم. قل إني أمرت أن أكون أول من أسلم ولا تكونن من المشركين. قل إني أخاف إن عصيت ربي عذاب يوم عظيم. من يصرف عنه يومئذ فقد رحمه وذلك الفوز المبين. وإن يمسسك الله بضر فلا كاشف له إلا هو. وإن يمسسك بخير فهو على كل شيء قدير. وهو القاهر فوق عباده وهو الحكيم الخبير. قل أي شيء أكبر شهادة؟ قل الله شهيد بيني وبينكم. قل أي شيء أكبر شهادة؟ قل الله شهيد بيني وبينكم. وأوحي إلي هذا القرآن لأنذركم به ومن بلغ. أئنكم لتشهدون أن مع الله آلهة أخرى. قل لا أشهد. قل إنما هو إله واحد وإنني بريء مما تشركون. الذين آتيناهم الكتاب يعرفونه كما يعرفون أبناءهم. الذين خسروا أنفسهم فهم لا يؤمنون. صدق الله العظيم. ما يكفي. صدق الله العظيم وبلغ رسوله الكريم. نحن على ذلك من الشاهدين والشاكرين والحمد لله رب العالمين. الحمد لله. هذه هي سورة الأنعام والنمج ونتنو سورة الأنعام توحيد لما وقع يمفلق سو سورة الأنعام سلس أي الليل ولتنيا نقر سورة الأنعام سلا بني إسرائيل التورم سلا نصارى التورم سلا تاريخ يلاتم سلا فقهيات يلاتم هذا شرع حرام هذا حرام هذا حلال يلاتم الله سلا مبتل كامي كراكر بث تلك سورة سورة الأنعام نج بفيتم نقر يعجوان له. إني عند نجري قرمين نجران لي الله قداي. أنت أهون مشركو شو كانت جابي كراكرو. إسكس أنت نو صبري عنه. استيانت عني. بات أم صبرني أنا ويتابع نسوي. لسنت ساعات لسنت كان لي كراكر كلام كمشركو شو. الناس سيد أمو سوق أنوسي هون. الناس سيد أمو راس متاتي ميامت أنا قرسي ناقرو. በጣም ውሸት የሆኑ ነገር ሲናገሩ ትዕቢትና ሊፈነዱ ሲፈልጉ በትዕቢትና የሰደቡ እንትን ያቋሸሹ ምናምን ሲከራከሩብህ ለስንት ቀን ሰብር ታደርጋለህ? ወንድም የፈለከው ብትሆን አንድ ቀን ሁለት ቀን ሶስት ቀን አንድ ወር በጣም ያስቸግራል። አላህ ሱብሃነሁ ወተዓላ እንደውም ከፈለገ ኩን ብሎ ፈየኩን ያጠፋቸው ይችላል። 23 አመት ታገሳቸው 23 አመት ተው እኔ አንድ ነኝ ሌላ ኢላህ የለም ተሳሳታላችሁ ስታታችሁን አርሙ 23 አመት እኮ ነው አንድ ጊዜ ተቆጣ አንድ ጊዜ ዝቅ ያለ እንደው በደረጃ ሙሽሪክ ነው የወረደው አላህ ሱብሃነሁ ወተዓላ ሙሽሪኮቹ ጭንቀላጣቸው የተበላሸው በደረጃቸው ተናዙል አርጎ በለጠፈ ነገርና በረሰለሰ ነገር በጥያቀና መልስ ይጠይቃቸዋል። እንደዚህ የምትሉት እንደዚህ ከሆነስ አንድ ሰው እኮ ወለቴ ነው አንድ ሰውን ለማስረዳት ስትፈልግ በጠባይ በንትን እያለሰለስክን እያቀማጠርክ ነው ምታ አላህ በዚህ ደረጃ ነበር የሚከራከራቸው። ለ23 ዓመት ታገሰ ስብሓነ ወተዓላ። አሁን ተመልከቱ፣ ቁል ደግሞ እዚህ ሱራ በል ያበዛል አላህ ለነቢያችን ሰለላሁ ዐለይሂ ወሰለም ቁል أغير الله أتخذ وليا ياكيكونو استي تيقاچو اهون ان انت متفلقون يعني كالله ليلى سماينا مري تفطر تلكو جيتا انديو كلاتشين يتسمامانبت جيتا ان انت براساچو واذا سالتهم من خلق السماوات والارض ليقولون الله ان انت عند الله مهونون جيتا سماينا مري تفطر جيتا عند مهونون ياوقاچو لمن لم تتأمد. قل أغير الله أتخذ وليا فاطر السماوات والأرض. سبحان الله مريتنا سماي كواكبتنا عرش كرس بهرو ترارا وشلوكو هلو يفت أرقيتا إيان لي السن بقون أرقي ليلا ترفرافي هوني زكتنيا يا الله درجة ما يدرس فتقر لكاما السن لقزان ومتفرنقود تياكينو من السستي አው ካኑ ፈንዲያ ናቸው። እንግዲህ ኖ ካሉ ደሞ ጠይቁ ለምንድነው እናንተ ሆበን ምናምን የምትገዙት? عبد القادر الجيلاني الدسوقي ምናምን የምትለምን? እንግዲህ قل اغير الله اتخذ وليا فاطر السماوات والارض ደሞ ያላህ ጠባይ ያላህ ባህሪያት እናንተ ያውቃችሁት? وهو يطعم ولا يطعم الله يا بلال اي بلال تمام الله يا بلال السن يميا بلال كن يلم قل اني امرت ان اكون اول من اسلم ولا تكونن من المشركين لا تمركت ولدوج علماء من دارو يعني ايها الناس اتريدونني ان اعبد غير الله الذي فطر الكون كله የመሰከራችሁ ሰማይና መሬት የፈጠረው አንድ ጌታ ነው ይያላችሁ እሱን ተተን ሌላ እንገዛ? አቱሪዱነኒ አን አዕቡደ ማን ይጥዒሙሁ الله ويسقيه ويدبر امره واترك من هو اله اله يطعمه ولا يطعم مدنو متلوت الناتي علماءቹ በሁለት ቂራአ ሰብዒያ ይባላል በሁለት አይነት አቀራር ነው የቀሩት ይሄን አያ ምንድነው يطعم ولا يطعم يطعم ولا يطعم يعني يا بلال ليلا سو كن يما بلاو عند جيتا نو وفي قراءه يطعم ولا يطعم مش ولا يطعم ولا يطعم يعني لا سو يا بلال لراسو كن اي بلال السو راسو اي بلال الله سبحانه وتعالى بفتح الياء يعني اسمعوا معي ايها الاخوه وتابعوني تكتاتلو مستي الله لمندنو اني عندني اباكاتشو ليلا تتغزو ليلا اله لهنا يتشلم دكاما نو يميرو ميابزاو بالقران لمندنو مانن يا ملكتنو مستي نغرو مستي ودوبوش مانو كالله ليلا منغزاو الله دي ترى الله بشي يقطرو الله ترى بزو الله انت والله زور بلاچو ود هند ود سوريا ود من هيدونا ይህን አላህ የሚለው ነገር በሎጂክ ነገር በቃ በእውነት ልታገኙት ከፈለጋችሁ እኔ እንደ ሀገር ሄጄ ካሜራ አለኝ ሁሉ ጊዜ ስሳፈር ብዙ ጊዜ ነው ተሳፈርኩ ካሜራ ቪዲዮ ሁሉ ጊዜ ከተከሻዬ አትለየም እሄዳለሁ ብዙ ሰው ያለበት ነገር ምን አለ ብዬ እሄዳለሁ አለ ሰው አለው እቤቴ ያለው ሲዲዎች ብዙ ናቸው የሚያስቋሉ የሚያሳዝኑ አሉ ብዙ ነገር ዶክመንት ይዤ ነው መጣው ተከታተሉ እስቲ ነብዳ በኢሳ በሰይድና ኢሳ ስንጀምር ኢሳ ሰው ነው በ33ኛው እድሜው አላህ ወደ ሰማይ ወሰደው ማለት ነው ኢብኑ ማርያም እንዲያውም እናቱ ማርያም ነች ሰው እንደሱ ነው هو ኢሳ ሰው ነው ያኩል ወይሽራብ እንደኛ ይበላል يتقتل طيب هناك من يؤكله يميابلاو الله ما انه وندموج الله نميابلاو طيب يمرض ينام يتعب يموت الدنيا كل إنيا مدرسان درسوان بدن بسقاب عطلت يتسرسون كيف نعبده؟ كيف نعبد هذا الشخص الإنسان ونترك ربه الذي خلقه ويطعمه؟ هم يا بلاو يفتروا جيتا سوري هنا يمنى يو تلقوا جيتا تتن الدنيا بهدو سقرا يزو يمهدو أهون عندنا سوچا اللو جاهلوك انتيت سقرا يزو هدا سيدا عيسا إلى شيخ إبراهيم إلى اللو طيب من دنو مارو الله يزو هدا مارو الله أنا اللو وندموك الدنيا نونجي ميكانيكالي سونو قنية تكدس سوبة أمري تولدنو لكنو سيموت الدنيا سيولد الدنيا قن بتأمر بالله تأمر بعيسى نفخ يتولدنا طيب إنا إله بلو يمي قزو بمنم أين مكنيات لما تأيم ما يتشنقا الله الناس قد أويا اللو يهنو عند بلو جبريل جبرائيل يميلوت جبريل جبريل يميلت النزي كريستيانو السيدوك ميكائيل ميكائيل مريم جبريل يميلوت من دنو جبريل ملائكة كونو ميكائيل ملائكة كونه وغيرهما من الملائكة كما يقولون النصارى جابريل من فلو ميكائيل من اللي من قدس يهنس من اللي بزونا قرال إن الزيه بمور فترة وشنا شو إن ديت الله أنت تن إن الزيه من الجزال الله سبحانه وتعالى ناس قطع ونقر تملكة تدري نأتي إلى الهندوس بهندي اللي هندوس تنملكة الزي الله شو أبزان يو تشاو 99% هندوس أتاقاتهم إنه يقول هلت تقزي هجي هلت تورنا يتقمت قوك النسو قال يعني الساوت بزو فيديو اللي بالنسو قود لو متلوت مجان مريا عند شي مليون هندوس داري لبقزانو داري لام لم يقزو قام لم يقزو واتساد قلاتان وهي من أضعف خلق الله أهون الله منه الذي يطعمه الله ولا يطعم الله اللي يبلاو ميات التاونا ميرزقو السن تتجزال لك يا رازقونا خالقو تتولاكو بري يتجزوها يعبدها حتى المثقفين البروفيسورات والله بهند مريتا ميقلب بطو بروفيسوروش نام هروش عنو زلو. لا من يتجزالو چنك لا تقنو الله سبحانه وتعالى چنك لا تسيقلب بطو عربسو يعلم مهور هنو يكران بقى إني راسي رأيت عجب لي نيودنهي وانا كتبه اندي تمثل كتبه كله بتاكسي يهدن مكناوش بزو عنه اهم بمنقل اندي تلامو كونج تلوك ودانا ورسفك ودانا ورسو شارعنا اندي تلامو كونج زو زو بكا اكاهلو اندازي بكا كسيارش تعرف عليك بمولو كونو ترافيك لايت ريد ترافيك لايت اندي تسطي بمولو بسط تتا مكناو تشوفوكم سوا دو مكس بلا دو متهدو من نو سنو يكو الله نشارو الله أكبر رأيت بعيني مرة سيهون مرات عديدة طيب يسجدون لها يسجدوا الله تعالى ويقدسونها بل رأينا يا أخوة من يعبد إله مصنوع من بلاستيك بهند الزريات كان لي ወደ ቤቴ መጥቶ ሊያይ ይችላል ይሄን ቪዲዮ በፕላስቲክ የተሰሩ ኢላሆች ራሳቸው እኮ ነው የሰሯቸው ኢላሆች ሲሰግዱላቸው እና ሲአብዱላቸው አይተናል አንዷ አለች ሴት ነች በፕላስቲክ የተሰራችው ሴት ነች ቆንጆ ነች ስታት ሶስት እጃላት ምን ይላሉ እነሱ እንዶች ይሄ አንድ እጅ የርዝቅ ነው ሁለተኛ እጅ ደግሞ ዝናብ የምታወርበት ችሎታ ያለው ነው ሶስተኛ እጅ ደግሞ ሙት የምታነሳ ነው አራተኛ እጅ ደግሞ እንደዚህ ስድስት እጅ ያላት ሶስት በግራ ሶስት በቀኝ እያንዳንዱ እጅ የራሱን እንትን ሰጥቷትና ቤተክርስቲያን አዳ የራሷ ቤተክርስቲያን ብቻ እኮ ነው ሄደው ለጥ ብለው በስጁድ ይሰግዱላታል እኔ ይሄ ነገር በአይኔ አይቼብል እንኳን ምንኩን አታምኑኝም በቪዲዮ አስቸው ነው የመጣው ይሄ ነገር طيب يقر ما تشوال بل رأينا رأينا إله ذو شنب عند تلك أروقي سونو شنبو شنب تاكل لاتشو لا يتئمو بزي بكنفرو لا يلو تئم عند متر يقولان بقام رزمو እና የሱን ምስል የሱን ቅርጽ ቀረጹና ምን ይመታል ለዚህ ኢላሁል አሊሃ ብሎ ሰየሙት የኢላሆች ኢላህ ብሎ ይሰግዱለታል የሚገርመው ነገር ልንገራችሁ እዚህ شر الامور من ما يضحك قالوا عربوش كونو በጣም መጥፎ ነገር የሚያስቅ ነው አሉ ኢላሁል አሊሃ ተመልከቱ የኢላሆች ኢላህ ነው የጌቶች ኢላሆች ጌታ ነው ማን ነው የሚጠብቀው ታቃላችሁ በዛ በደጃ ሆኖ ውሻ ይጠብቀዋል አንድ ትልቅ ውሻ እዛ አስቀምጠው አንድ ነገር ለማረከ ብሎ ያባራሃል ውሻ ይጠብቀዋል ኢላሁ ኦኬ طيب كذا قلت له وراينا عالم رياضيات ماتيماتيشن بيونيفرسيتي አራተኛው ደረጃ የሚያስተምር والله እኔ ገረመኝ አንዱ ወንድማችን ነው ወደ ዩኒቨርሲቲ ጋበዘኝ አንድ ቀን እዛ ሄደን ምናምን አሲር ምናምን ጠጣን ስንወጣ ምን አለኝ አንድ ፕሮፌሰር አለ ከኛ ጋር ማቴማቲክስ የሚያስተምረው እንዴው የማቴማቲክስ ዲፓርትመንት ዲን ነው እሱ አለቃ ነው አጭር ነው ምን ይለኛል የዚህ ኢላህ ጉንዳን ነው አለኝ ትኖተን ተሾፋልኩት والله ጉንዳን ነው አንድ ቀን ከዩኒቨርሲቲ ስንወጣ አለ ማቴማቲሻን እኮ ነው ወንድሞች ሳይንቲስት ማለት እኮ ነው ከዩኒቨርሲቲ ስንወጣ ጉንዳኖች አይውና አየና ቁጭ አለ በቃ እንደዚህ አፈር አርጎ አክብብ አርጎ በዛ በክብ አስገባቸውና ጉድ ማይ ጉድ ያለ በስጁድ እንደዚህ ወርዳል ከዛ ለኛ ወራ ፕሊዝ ፕሊዝ ጎ አዌይ አዌይ አዌይ ለኛ ምንድነው እንደዚህ ስናየው ማይ ጉድ ያለ ጭንቅላቱ ማቴማቲሻን እኮ ነው ለጉንዳን ይሰግዳል አላህ Subhanahu Ta'ala ሲረግም አላህ ሲቆጣብህ ማስተቂያ ነው የሚያረግ ወላሂ አንዱ ቀን በህንድ ይያለን አንዱ ምን ይላል መስራቹ ድሮ ነበር አሁን የለም ድሮ ከማህተማ ጋንዲ ከእንትኑ ጋንዲ ምናምን በፊት ነው ህንድን የሚገዛ የነበረ አንድ መጥፎ ጠባይ የነበረው መሪ ነበር ታቃላችሁ ምን ያደርጋል ጥዋት ይነሳና በብርጭቆ አርጎ የሱን ሽንት ይጠጣል በቃ እንደዚህ ባህሉ እንደዚህ ነው የሱን ሽንት ካልጠጣ ጥሩ አይውልም አሁን አንዱ ዳዒ ያተነሳና ايها الناس عليه اسلامه الله غضب علينا غضب شديد الله باي قطابن ينيا مري شنتو يمتطا يادرغبن نبر انيا كن شنتو يمتطا مري يتكتلن يهدن نوالو عليه طيب وراينا سبحان الله يعني اندزي عينت ماتماتشال تبلو غوندان يميغزا ايتنا طيب ناتي الى المجوس هندوتش እስቲ ተዋቸው በዚህ ብዙ ናቸው ታቀላችሁ ስንት ሃይማኖት እንዳለ በህንድ 300 ከ300 በላይ ሃይማኖት አለ በህንድ ብቻ طيب ناتي الى المجوس እነዛ دين البا يميطالو الحمد لله دين البا ወይም ደሞ دين የሌላቸው መጁስ የሚባሉ ደሞ ወደስ ስነህ ምክንያቱም መሰላችሁ አላህ ለምንድን ነው እኔ አንድ ነኝ ለኔ ብቻ ተገዙ አኔ ሀታብዙ የሚለው እሱ የሚያየው ስላልለኮ ነው የሚያቃቸው ስላልለኮ እኛ ስለማናቀ ግን ምንድን ነው እንላለን طيب ወደ መጁስ ብንሄድ يعبدون النار እሳት የሚገዙ ነበሩ አሁንም አሉ ويعبدون الريح نفس የሚገዙ አሉ ويعبدون كوكب معين يتوسلوا كواكبት እናንተን የሚገዙ አሉ ناتي الينا እስቲ ወደኛ እንምጣ ወደኛ ምስሎችም ሌላ የሚገዙአሉ እንዴ ታሉ እንጂ ፊከርበላ በኢራቅ ከርበላ የሚባለው በኢራቅ ከተማ ምን አለ ተቀላችሁ የሁሰይን ኢብኑ አሊ ቀብር አላፍ ሙአለፋ በስጁድ ወድቀው የሚገዙት አለ والله اقول لكم الله شهيد ነው እኔ ራሴ በህንድ በአንድ መስጊድ ገባሁና እንዴ ለመጎ እና ካሜራ አለኝ እዚህ ላይ ገባሁ ስገባ መስጂዱ ራሱ ይህ መስጂድ ነው ልትለዋት ይችላል ጌጣጌጥ ነው መስፋሃ መቶ የሚሆን መስፋሃ ዛን ጠልጥለዋል ስዕል ነው ምን ነው ምን ነው ምን ነው በቃ አሽበረቀ ወጥቶ ወደ መስጊድ ከመግባት በፊት እዛ ደጃፍ አንድ ቀብር አለ ትልቅ ቀብር ነው ደሪህ ስገባ ሴቶች አይሆንና በስጁድ ወድቀው እዛ መስጅዱ ገብቼ አይቼ እስከመመለስ በስጅዱ ተውካች አገኘዋቸው። አሁን ገረመኝና እንደዚህ ሳይ ትንሽ ቆይተው 7 8 ሴቶች ናቸው ወንዶች ደግሞ በዛ አሉ በዛ በፊታቸው ከስጅዱ ሲነሱ አይናቸው በርበሬ መስለዋል በልቅሶ ምን ያደርጋሉ ያ የሞተው ሰው እየለመኑት ዱዓ ያደረጉ ስጠኝ ያሉት ከዚህ በላይ ሽርክ አለ እንዴ ወንድሞች የኢኮኖሚ ጠላው አላህ Subhanahu Wa Ta'ala አልহামዱሊላህ ወንድሞች ኢትዮጵያውያን በሙሉ እዚህ ከኔ ጋር ያላችሁ والله الحمد لله በሉ يعني ملاساتكم دمس كم يوطى ምክንያቱም በنعمه ነው ያላችሁ ይሄን ነገር የማታውቁት ሰዎች ናቸው الحمد لله አሁን ራሳቸው ሲያነሱ በልቅሶ በርበሬ መስለዋል ተገረምኩና ሄድኩ طيب እስቲ ወደኛ እንመለስ አሁን ከርበላ በየአመቱ ስንት ሺህ ዚያራ እንደሚያደርጉ ታቃላችሁ እዛ ለደሪሁና እንት ኢባዳ የሚያደርጉ طيب እንደገና ሱሪያ ሄድኩና በዋናው ከተማ ድማሽቅ የሚባለው አንድ ትልቅ መስጂድ ኡማዊ የሚባል አለ አጠገቡ መስጂድ ሩቀያ የሚባል አለ ማነሽ እቺ ሩቀያ ቢስጠይ የሁሴን ልጅ ነች አለኝ ማነው ሁሴን ያኔ ልጅ ነው እና ይህች ሩቀያ በህፃነቷ ነው የመጣችው والله መስጊዷ ብታዩ የሷ መስጊድ ጣራው እኮ ነው ሩፉ ጣራውና ግድግዳው ፒውር ጎልድ يعني ተጣራ ጎልድ በሱ እንትን ያለ ነው ግድግዳው ከሆነ ራሱ ግድግዳው በወርቅ የተሰራ ጣራው በወርቅ የተሰራ ነገር ነው ገረመኝ እና ምን አልኩት ምንድነው ሁሉ ወርቅ ነው ደሪህዋ ቀብሯ ማለት ነው በወርቅ ብረት አድርገው እንትን የሰሩት እንትን ነው ምን አልኩት አንድ ሱሪ አገኘሁትና ምን አህል ሱና طبعا ምንድነው አልኩት ሱሪያ እኮ እስከዛ ድረስ ሀብታም ሀገር አይደለችም ይሁን ወርቅ እኮ ስንት ሚሊዮን የሚሆነው ዶላር ነው ከየት አመጣችሁ ስላ ሱሪያ ማትችለው ማለት ማነው ሰ ኢራን ለቻለች ኢራን በሁሴን የሚያምኑትና ሺዓዎች ብዙ ሚሊዮን ዶላር አውጥተው በሩ ጣራው ግድግዳው ወርቅ አደረጉት ማነች እቺ ሩቀያ ምንድነች ሩቀያ የሁሴን ልጅ ነች በቃ አባቷ ሲሞት አለቀሰችና አዘኑላትና ሷክ ሲርትት መደሞ ደሪህ አደረኩላት والله ሴቶችም ወንዶችም አይቼ በዛ በደርህዋ ጥብቅ ብለው ያለቀሱ ሲለምኑዋት هذا هو الشرك بعيني ወደኛ እንዲያው የኛ ይብሳል እንዲያው ከነዛ ጥሩ طيب ከዛ في مصر ወደ مصر استنهيت الشافعي الامام الشافعي الامام الكبير من الائمه الاربعه يعبد من دون الله بمصر ነው የተቀበሩ ቀብራቸው እዛ አለ ضريح አደረጉላቸው الشافعي الموحد المحدث الفقيه العالم الورع التقي النقي ذريح هذا الرجل لنا اذا عنده مصري من يلنيان ازي يا شافعي قبر عليه بي امته لبس يلبسه ذريح كله لبس ممكن 200 متر لو 300 متر لو ارنغادي يمشبرق انت ارنغادي لبس اللي يلبسه ذريح بي امته يتغير على له አመት ሲቀየር ምን ያደርጋሉ ታቃላችሁ በዚህ ቀን የሻፊዒ ልብስ ይቀየራል ሲባል ይነገራል ሰው ይመጣል ወረፋው 1 ኪሎ ሜትር የሚሆን ወረፋ ያደርጋሉ ምን ለማግኘት ያ ጨርቅ ትንሽ በመቀስ አድርገው ቁርጥ አድርገው 10 ጂኔ ይሸጡታል ቁርጥ አድርገው 10 ጂኔ ራሱ ጨርቁ ከተገዛበት 100 ሺህ እጥፍ ይሸጣል ለምንድን ነው ቁርጥ አድርገው የሚሸጡት ለበረካ ምን በረካ ያችን ቁራ የተቆረጠችው ትንሽ ይዞ ሄድና ሰውየው በቤቱ በከፍተኛው ቦታ ቁርአን የማይቀመጥበት ቦታ ከዛ በላይ ያስቀምጣዋል ምንድነው የሻፊዒ በረካ ነው ይላሉ እሺ እስትንሄድ ወደ የመን ነው እስቲ ወደ ህንድ እንመለስ رأيت قبر ست እዛ ጎንበስ ብላ ስትለምንና ከዛ በኋላ ሰዎች ወረፋ አርገው ደሪህ ቆኖ ያንድ ሴት የሞተችው ሴት ነች የሚገርማችሁ ደግሞ ስዕሏ በቤትሮ በግዛዝ አርገው ስዕሏ እዛ አስቀምጣዋል በቅርብ ጊዜ የሞተችው ነው ولي ነው ብለው እዛ አስቀመጡትና እኔ በቪዲዮ አነሳሁት መጀመሪያ የሚበሽቁ የሚናደዱ መሰለኝና በቃ خلاص ልብሴ ምናምን ሲያዩ ካሜራ ይዤ ጋዜጠኛ ነው ብለው መሰለኝ በክብረት የተቀበሉኝ ደሪሁ ምናምኑ ስዕሉ ሁሉ አነሳሁት ማለት ነው እኔ እንደማሸፉባቸው አላወቁም እነሱ አሁን ሁለት አሉ እዛ ጢማቸው 1 ኪሎ ሜትር የሚሆን እዛ ቆጭ ብለው ቀብሩን እንጠብቃሉ ምን ያደርጋሉ ታቃላችሁ እነዚህ ውሃ ያመጡና በባልዲ አንዱ ቆጭ ብሎ እዛ አንድ ትንሽ ብርጭቆ እኮ ነው 10 ጂኔ ይሸጣታል 10 ሩቢያ እና እዛ ሆኖ ፊት ብሎ ይጠጣታል በረካ ወሰደ ሰውየው ከዛ የፈለገው በዛ በበሩ ይገባና በስጁድ ወድቆ ለማዋቹዋ ወሊ የሚሉዋ የፈለገውን ነገር ሙራዱን ጠይቆ ይወጣል ይሄ ነገር اقسم بالله بالله العظيم ታሪክ አይደለም የሚመላችሁ እኔ ራሴ በአይኔ ያየሁት ከፈለጋችሁ ህንድ አገር ሄዱና ብዙ አስደናቂ ነገር ልታዩ ነው طيب وفي الهند ايضا وحده اسمها الغانش ተቀላ الغانش ትግሬዎች الغانش የሚባል ተቀላችሁ በአገራችን الغانش እኮ አንድ ክርስቲያን ልጅ ስም እኮ ነው ጋነሽ ይሏት አለላችሁ ጋነሽ ይሏት አንዲት በፕላስቲክ የተሰራች ኢላህ ነች እና ይሄኮ አልጋነሽ ነው አለኝ አስተርጓሚ ነበርኝ በኦርዶ የሚናገር አንዱ ወንድማችን ነው ይሄ ጋነሽ ይብሏት አልጋነሽ ወላ ጋነሽ ይብሏትና ይሄ ትልቁ ኢላህ ነች አለኝ ጠይ እስቲ ወደ ኢንዶኔሽያ እንሂድ ያዕቡዱና ቡዳ ቡዳ ታቃላችሁ ቡዳ የሚባለው ኢላህ ሰምታችሁ ታቃላችሁ ጠይ ነርጃ ኢለል የመን ወደ የመን ስንመለስ አይዶሮስ የሚባለው ሰምታችሁ ታቃላችሁ አው የኤርትራ ተወላጆች ታቃላችሁ በሙሉ እዚህ የምትሰሙ ያሁን አይዶሮስ የሚባለው እጣን ነበር ሉባን እጣን ታቃላችሁ እጣን ይባላል በአማርኛ በእሳት አስገብተ ጢስ የሚያወጣ አድሩ እጣን ይባላል ስንገሩ አው እጣን ነውአለን እሺ እጣን አይዶሮስ የሚባለው ከየመን የሚመጣ ነበር እናቶቻችን በጣም አይደሩስ አምጣልኝ አይደሩስ አምጣልኝ ወዱታል በተለይ ቡና እየጠጡ ሲመረቅኑ ያ እንትኑ ጢሱ ከሌለ አይመረቅኑም ሴቶቹ ይሄ አይደሩስ ምንድነው እጣን እኮ ነው ለምን አይደሩስ ተባለ ብትሉ ሼህ አይደሩስ የሚባለው በሐድረሞት በየመን ቀብር አለዛ ወሊ ነው ሼህ አይደሩስ እና ከዛ አከባቢ የሚወጣው እጣን ነው ራሱ እጣኑ አይደሩስ ተባለ ሼኹ አይደሩስ ነው እንደሰማሁት ከሆነ በዛ በቅርብ ጊዜ ከ20 አመት ነው እንደዚህ በፊት አንዳንድ አህሉሱና መጥተው በቃ ፈነዱታለ በፈንጅ ያቃጠሉትና በቃ ብዙ ጠብ ተነሳ ብዙ ደም ፈሰሰ እንደዚህ ይሉታል አህል የመን ሲነግሩ ማለት ነው አይደሩስ የሚባለው ኢላህ ደግሞ በየመን አለ አጀበ ለአምር الانسان والله في السودان السودان بتهدمها السودان ما በጣም የሚያስተንቅ ነገር ነው يعبدون عجائب ነገር እዛ ደሞ ወሊዎች ያሉ ተሳውሰላችሁ ሁልጊዜ ምላት አንድት የግጥም ትናለች አንዱ ያላት የምታሳውስኮለስቲ ያኔ ልድገመው ነገሩ በሱዳን ሲዲ ሐሰን የሚባላል ሲዲ ሐሰን አንዱ እኔ ወሊ ነኝ ብሎ ብዙ ፕሮፓጋንዳ አድርጎ ብዙ እንትን ዲአያትና አድቨርታይዝመንት ምናምን አድርጎ ሲዲ ሐሰን ትልቁ ወሊ የሚባለው በሱዳን ከተማ አንድ መጽሐፍ ጽፎ ሄደ መጽሐፉ ምን ይላል መጽሐፉ ራሱን የሚያመጉስ መጽሐፍ ነው ህዝቡ ደግሞ ወሊ ነው የአላህ ስራ ይሰራል ተብሎ ያመነበት ብዙ ሺ ተከታይ ያለው ሲዲ ሐሰን የሚባለው ነው نعم من برا صافه مسلاچو اني ميገርመኝ ነገር ይህ አሁን የምለው ነገር በኢትዮጵያ ቢነበብ والله ኢትዮጵያውያን እኮ አረብ አይደሉምና ስለማይገባቸው ነው ሊባል ይችላል እሺ በናይጄሪያ በኬንያ ቢነበብ እነዚህማ ምን አረብ ያቃሉ ዘማው ነው ደስ ያላቸው ሊባል ይችላል በሱዳን ሊነበብ ግን ሱዳን እኮ አረብ ናቸው በሱዳን እንደ መንዙማ አርገው እንደ ሞሊድ በድብ ያርገው እንደዚህ ይሄን ነገር ሲያረጉ ያድራሉ ሀድራ ይላሉ ምን ይላል ተቃላችሁ እስቲ አንድ ቤት ብቻ ላነብላችሁ ምን ይላል እሱ ራሱ ሲዲ ሐሰን ራሱን ያመጎሰ ነው የኢለህን ደረጃ አደረሰው ሰውነቱ ምን አለ ናሩ الخليل خمدت من سر تفلتنا يسيدنا موسى يسيدنا ابراهيم سيدنا ابراهيم الله من يقول بالقران يعني كافروچو مشركوچو بأسات مستقل اسجبوت الله من عليه يا نار كوني بردا وسلاما على ابراهيم بنو سيازا ناروا لك قزقزه هنا بزو قنات سيقاتل قويتو لك اساتو سيقرس ቁጭ ብሎ በወንበር ዘቢብና ወይና ቀዝቀዛው ሀሲጣጣ አገኙት ማለት ነው። ማን ነው ቀዘቀዛት ወንድሙ? አላህ አይደለም? ሰውየው ግን ምን ይላል? ናሩ الخሊሊ خمدت من سر تفلتنا የኢብራሂም ናር እኮ ጥፍ ስንላት ነው የጠፋች የቀዘቀዘች ይላል። ወናሩ ሙሳ የሙሳ ብርሃን ደሞ ያየው ብርሃን ወናሩ ሙሳ አضاءت من سر محاسننا ከውበታችን እኮ ነው የሙሳ ብርሃን ያየው ከውበታችን የተነሳ ነው አለ። ወአዩቡ ሲድና አዩብ 18 አመት ነው እንደዚህ ታሞ ነበር አይደለም እንዴ? ከባድ በሽታ ነበረው የሲድና አዩብ። ግን አላህ አዳነው። ግን እሱ ምን ይላል? እኔ ነኝ ያዳንኩት ይላል። ምን ይላል? ወአዩቡ لما دعاه عند بلوته استجاب الله له اجلالا لرفعتنا ለኛ ክብር ሲል ለኛ ውበትና ለኛ ክብር ሲል አላህ ሱብሃነሁ ወተዓላ አዩብን አዳነው ይላል። እስቲ ልድገብላችሁ። ናሩ الخليل خمدت من سر تفلتنا ونار موسى اضاءت من سر محاسننا وايوب لما دعاه استجاب الله وايوب لما دعاه عند بلوته استجاب الله له اجلالا لرفعتنا ለኛ ክብር የኛ ውበት ተስላ ነው አላህ ለኛ ክብር ሲለው ሲል يعني ايوبን ጓዳ ነው ይላል። ይህ በሱዳን የሰማነው በል መጽሐፉ ራሱ ከኔ ጋር ነበር ብቻ መጽሐፍ ነው እስካሁን ድረስ ከኔ ጋር ነበር ልክ እንደ ቁርአን ይቀርታል ይሄ ነገር عجبا لامر الانسان هذه كلها بسوره الانعام الله مكرከራቸው ያለው ለነዚህ ሰዎች ነው يعبد من دون الله سبحان الله العظيم እና ነገር ልንገራችሁ فالله يتعجب ويقول ይሄን አያ በእጃችን ያለው 14ኛው قل اغير الله اتخذ وليا فاطر السماوات والارض وهو يطعم ولا يطعم اسمعوا معي كيف سيدنا ابراهيم ስለዚህ ስከራከር በቁርአን ምን አለ ታቃለ يقول سبحانه وتعالى واتل عليهم نبأ ابراهيم يا محمد ويا امه محمد صلى الله عليه وسلم استي ابراهيم النجر لنغراچو وين اتل عليهم ملك نغراچو استي يوقو استي سيدنا ابراهيم إذ قال لأبيه مجمّر دعوة سيادر إبراهيم باباته جمّره يقول لك شو أدبو تقال لك شو إبيتك وشاشا يالي مسجد هيري دعوة ما رغو بتأميسك أي مالي نقر باباته جمّره إذ قال لأبيه وقومه ما تعبدون مجلوم تبقزوه سماينا مريت كوكبنا جارك أي فترة جيتا تتاتشو مجلوم تبقزوه ألا تشو قالوا نعبد أصناما فنظلوا لها عاكفين ያው የምታያቸው በእንጨት የተሰሩ የኛ ኢላሆች ናቸው እነዚህ ቀንና ሌት ለነሱ ነው የምንሰግደው قال ጥያቄው ተመልከቱ እንግዲህ ሎጂክ የሆነ ጥያቄ ነው በጣም በእጅ የሚጨበጥ ጥያቄ ነው قال هل يسمعونكم اذ تدعون የሚያፈዛል ለምን ወንድሞች ጥያቄው ያፈዛል እሺ እንጠይቃችሁ እስቲ እነዚህ እንጨቶች ኢላህ ብትሏቸው بتتأيقواتشو يمنسانو هل يسمعون إذ تدعون أو ينفعونكم أو يضرون لقوادو يتشلالو ويسيني تقمواتشو يتشلالو زم ما في مرسينا قالوا زم أنا ما كاتشو ملسو النزي إلهوش يتقمواتشوال يقوادواتشوال كتناقراتشو يسمعلو زم مالونا بمج أرشا منالو قالوا بل وجدنا آباءنا كذلك يفعلون أباتو تشاتشن اندازي سيادر قسل أيين نون جيب يما يقبان مالو قال أفرأيتم ما كنتم تعبدون أنتم وأباؤكم الأقدمون فإنهم عدو لي إلا رب العالمين نانتم التقزوت ينيت ألاتنا تشو إنانتم ينيت ألاتنا تشو نانتم لا تشو طيب رب العالمين الذي خلقني فهو يهدين والذي هو يطعمني ويسقين وإذا مرضت فهو يشفين. ايه من مرسلو تاكلاچو እነዚህ ኢላሆች ይጠቅማሉ ወይ ይጎዳሉ ያበላሉ ወይ ይጣጣሉ ወይም ደግሞ ከተናገርካቸው ይሰማሉ መልስ ስላጣ በሉ ስሙ የኔ ኢላህ ግን እንደነዚህ አይደለም ምን አለ فانه يقول الذي خلقني فهو يهدين والذي هو يطعمني ويسقين واذا مرضت فهو يشفين والذي يميتني ثم يحيين والذي اطمع ان يغفر لي خطيئتي يوم الدين ربي هب لي حكما والحقني بالصالحين بهن على بنجدي سبحان الله العظيم استمرتشو فامر الله سبحانه وتعالى نبيه ان يقول اني امرت ان اكون اول من اسلم ولا تشرك الله دم ولا نبياتش محمد ابراهيم اندالو هن اني مشرك ادلهم كهلاتش مسقدني بعند الله يامنكو انين بل والذي يغضب الله الله من يسقط انا غير لنغراتش ولنك ሁለት ነገር ናቸው በል ሶስት ነገር ናቸው አላህ በጣም ያስቆጣው ያለው ሶስት ነገር ናቸው አንደኛው አላህ يخلق ويعبد غيره سبحان الله الله فطره አስቀምጦ አስተካክሎ እዚህ አድና ሲያስቀምጠን እሱን ተተን ሌላ እንከሳለን ይሄ አንድ ነው ሁለተኛ هو يرزق ويشكر غيره سيرزقان ያመጣን ይሰጣል ጤናም ይሰጣል እህልም ይሰጣል ዝናብ ይሰጣል የሚመሰገነው ግን እሱ አይደለም ሌላን እናመሰግናለን وهو يحسن ويساء اليه እሱ አንከባክቦ ያዘነ ያሳድገናል እኛ ግን ወለደ ተወለደ ደሃ ነው እጀለው አይን የለው አንካሳ ነው ፈቂር ነው ብለን እንሰድበዋለን እነዚህ ሶስት ናቸው አላህን የሚያበሽቁ ወንድም እስቲ ባንተ ፈረዳሁን ባንተ ለአንድ ሰው ቤት ሰራህለት ደሞዝ አደረክለት ለልጆቹ ትምህርት ቤት አስከፈሃቸው በባንክ ደግሞ አንድ ግማሽ ሚሊዮን አስቀመጥክለት ውሃ አስከፈህለት ካረባ አስከፈህለት መሬቱን ፈረሽክለት እንደፈለከ ተዝናንተ ኑር አልከው መጥተው ሲሰድብህ መጥተው በቤት መጥተው ሲያስቀየ በሰዎች ከሰዎች ጋር ሆኖ በሐሜታ ሲያነሳ ለዓና ሲያወርድብህ ምን ትላለህ ወንድም አንተ ባንተስ ትፈረደው አላህ የሚያበሽቀው ደግሞ هو يرزق ويشكر غيره هو يخلق ويعبد غيره هو يحسن ويساء اليه وقال بعده 15ኛው እስካሁን ድረስ 14ኛው አያ ነበር ودا اسرع مستني وان هدنا قال بعدها مخوفا نبيه نبياتشنن بطعم يغسطنو ياسفرانو الله قل اني اخاف ان عصيت ربي عذاب يوم عظيم انت سوت يفلغاچون نغر عبدو يفلغاچون نغر شرك ادرغو اني كن الله انفراد قل اني اخاف ان عصيت ربي عذاب يوم عظيم የአላህን ቁጣ የአላህን ቁጣት ነገር ፈራለሁ ደሞ ልንገራችሁ ወንድሞች ይላል እናንተ ሰዎች ልንገራችሁ መን ይስረፍ عنه ከአላህ ቁጣ የዳነ ከአላህ عذاب የዳነ يوم اذن يوم القيامه فقد رحمه وذلك الفوز المبين تلك دل ማለት تلك الشنافي ማለት عند ሰው ነገ ከአላህ ቁጣ ሲድን ነገ ከአዛብ ሲርቅ فمن زحزح يعني كجهنم سرق تلقوا فوز مالك مانشستر سيتي لا جلس الشنفش عدلتشم ويوم دمو ينترو لمثالي من يوم بودن أمتو يه بودن نسل الشنف عدلتشم لا تلقوا ما الشنف مالك كجهنم ستدن كالله قلت ستدن نو وفي هذا يقول علماء التحذير اسمى يعني اسمى الوان التعبير والتصوير لانه اذا كان النبي صلى الله عليه وسلم وهو احب الخلق الى الله سيناله العذاب ان كان على سبيل الفرض والتقدير قد عصى ربه في الدنيا انقدي قمتوا الى علماء الله ነብዩ ከተሳሳተ የሚቀጣው መሆኑ በእሳት የሚቀጣው መሆኑ ሲናገር አላህ እንዲያውም ነብዩ በጣም የተወደዱ ናቸው ግን ከተሳሳቱ አላህ የሚቀጣቸው መሆኑን አዋጅ ሲያደርግ አላህ Subhanahu Wa Ta'ala እኛ እንግዲህ ከተሳሳተን ምን ሊቀረን ነው فكيف بأولئك الذين أشركوا مع الله آلهة أخرى فمن الواجب عليهم يا أخوة أن يقتدوا بالنبي صلى الله عليه وسلم طيب وبزوج زينو يالكواتش وندموج نبياتشن بناتاتشو قبر هدو بتعام سيالكسو من لو سلواتشو والله يناتين قبر زيارة لمارك الله فكدلين قل الله يرحماتشو الله جلناس قباتشو بيه دعاء لارقلاتش لناتين الفكدلين لمن الفقدم الله لانها ماتت مشركه يلا يا نبياتين انات بشرك غزي سلموتو لجنان او لجحنم سلم ما يتواقو دعاء لا ترغلاچو انغدي ينات يا نبياتين انات دعاء اندانرغلاچو كتكلكلن امتي فاطمه امتي خديجه امتي رحمه امتي فتحيه ولا اباتاتين ማን ነው አባታችን ኢብራሂም አባታቸው አቡ አኒስ አባታችን ፉላን ፉላን በሽርክ የሞቱ ምን ሊቀርላቸው ነው አላህ Subhanahu Wa Ta'ala لم يرحم أمة محمد صلى الله عليه وسلم የነቢያችን እናት ረህማናቸው እሳትናቸው አልታወቀም ነቢያችን ማያውቁም ስለዚህ በሽርክ ጊዜ ስለሞቱ ሁኔታቸው ወደ አላህ ነው የምንተው لكن دعانا رجلاتشوال طيب لنزي دعاء يالتدرقي النزا بفتاتشن يمناتشو بشركة تتلق اللقو من لمن لك أراتشونو طيب أحمد الله ونبوش استي أسمون استو الله اللهم لك الحمد ملء السماوات ملء الأرض وملء ما بينهما اللهم لك الحمد حتى ترضى ولك الحمد بعد الرضا اللهم لك الحمد حمدا يليق لجلال وجهك وعظيم سلطانك لكبره لفيته للانته يوم مسغار يدرسه قطر صفر لله يا اخي ابراهيم سراج هو بتاعته يناغرو جبر مريم هو بيفطر نورو كريستيان يهود مجوس كافر ملحد هو متتنا زنا ميادرغنا فاجر فاسق هو بيهون من قرلت معناته ولكن الحمد لله اسلام ادرغني اسلام ادرغاچو بل السو بቻ ሳይሆን اللهاتين ማንነቱን ለማወቅ የምንጥረው ያለ ነው الله سبحانه وتعالى بميزان حسناتاችን ያድርገው ነው ምንለው واسمعوا كيف يتحدى الله سبحانه وتعالى الله يفكر من الان ይሄን አያ ብታዩት ካሁን በኋላ ይሄን አያ ተሰማችሁ 17ኛው አያ ነው ሱረቱ الانعام ይሄን አያ በደንብ ከገባችሁ ወንድሞች ካሁን በኋላ የፈለገው ችግር ቢመጣ አታዝኑ የፈለገው ነገር ጥሩ ቢመጣችሁ ደግሞ ፍንጥዝ ብላችሁ ደግሞ በኩራት እና በእንትሩ በደስታ ልትቆራረጡ አትችሉ ምንድነው አላህ Subhanahu Wa Ta'ala ምን ይላል ወኢን የምሰስከ አላሁ ቢዱር ፈላ ካሽፈ ለሁ ኢላሁ አላህ Subhanahu Wa Ta'ala ጉዳት ሊያወርድብህ ጉዳት ካወረደብህ ማን ነው የሚያገላግልህ ወኢን የምሰስከ አላሁ ቢዱር ህመም በሽታ ድህነት ውርደት መጨፋለቅ ምን ቢያወርድብህ ማን ነው ከዛ የሚያስለቅቅህ መልስ ወንድሞች ማን ነው ይላል የጠየቃችሁ ነው አላህ ወኢን የምሰስከ አላሁ ቢዱር ፈላ ካሽፈ ለሁ ኢላሁ ችግሩ የሚያነሳው እሱ ብቻ ነው ከጀግሩ የሚያገላግልህ እሱ ብቻ ነው እኔ ብቻ ነኝ ይላል ቀጠለና ወኢን የምሰስከ ቢኸይር ጸጋ ሀብት ጤና ልጆች ፈንጠዚያ ምናምን እንጆ የሚያደርገው ነገር ህይወት በሙሉ ቢያስተስተህ فهو على كل شيء قدير ለሁሉ ቻይ ስለሆነ ጥሩ ነገር ካወረደልህ የሚነጥቀህ ሰው የለም መጥፎ ነገር ካወረደብህ ከዛ የሚያገላግልህ የለም طيب ምንድነው ነገሩ يعني الامر كله خيره وشره من الله تعالى يقول سبحانه وتعالى في سوره اخرى وان يمسسك الله بضر فلا كاشف له إلا هو وإن يردك بخير فلا راد لفضله يصيب به من يشاء من عباده وهو الغفور الرحيم. وفي سورة ياسين قرمة شوال عنده حبيب النجار من بالو عنده يعني كنزه حزبنه باند برها هنا عند راسه يسراه كنه بإنشات أربو يهن إله نوبلو لست أمسك قزاو يقويو يأجن تن يازو تاكالا شو بعد سابا باندان بتستيرو قومات آنو متروث بمارنيا إجاه شو تقومات متعلا للمن دي يتقرار طبشي تانو قومات آنو منو وندموك بمارنيا قومات آنو من بالو أو قومات آنو أهنا يسو يو حبيب النجار አቶቹ ተቆማመጡ ነበር አሁን ለስንት አመት ቆኖ የሱን ኢላህ ያ እንጨቱ ቢለምን ቢለምነው ባከ እጅ ያድነኝ ባከ እጅ መልስልኝ ብል ማፊ ማን اسمع እንጨት ይዘናል እንዴ አሁን ሁለት ሩሱሎች ያልፉ ነበር ወደ አንድ መንደር አገኙትና ምን ነው ታረጋው አሉት والله እዚህ ኖርአለሁ መሬት ያበቀለልኝ የበላሁ ይሄን ኢላህን የተገዛሁ እኔ በቃ እንትን ያልኩ ነኝ። ከዛ በኋላ ገረማቸውና ሲሰግዱ ጸሎት ሲያደርጉ አያቸው እናንተስ ማን ነው የምትገዙ አላቸው እኛማ የውልስ ወደ ላይ ተመልከት ጨረቃ ከዋክብት ሰማይ ንፋስ መሬት ባህር ይሄን የፈጠረ ይሄን እንጨት ይመስልሃል እንዴ ያለ ይንቻለ እኛ የምንገዛው ግን ይሄን ሰማይና መሬት የፈጠረ ጌታ ነው የት አለ አላችሁ በሰማይ ነው ያለው እንዴ እናንተ እሱ ነው ትገዙ እንግዲህ የኔ ኢላህ ዝም ብሎ ነው አሁን ዝም ብሎ ነው ጠይባ ሆን አንድ ጥያቄ ጠይቃችሁ አላችሁ እኔ ለስንት አመት ነው ይቆማጣ እጄ አድነኝ ብለው አልሰማ ማለኝ ሰው ይው የኔ ኢላህ የእናንተ ኢላህ ብጠይቀው ያድናል አው ያድናል ቻ አይደለም እንዴ አሉት እሺ እስቲ ዱዓ አርጉልኝ እስቲ ጠይቁት እስቲ አንዱ ከነዛ ሩሱል زور بلو هيدو اللهم اللهم اللهم بلو متو تفسيلت بيجو يججو تملسو تينا ما هونو مرك انا سويو بتقام چنكلات سمتنا امنه امنه شهيد ان لا اله الا الله ان هؤلاء رسول الله امنه كذا انچتو سبابرو اقاتلو الهن لمجزات جمري كذا بحالا رسولوچو هيدونا بذا ود تلاكوبت كتما هيدو دعوه مارو جمرو دعوة مارك سيجمرو بتقام تكراكرونا رسولوشن لمقدل تنش يتشكات شكالو النزه هزب ماني سمال حبيب النجار كان تقاين ببرو رسولوشكو إزالي قدلواتشو يان تهزب اللي قدلواتشو فلقو بتقام يتشكات شكوناتشو بلو سينقروت يروت ايروت حيري وجاء من أقصى المدينة رجل يسعى يروت امتقنا تناقري እንዴ አንተ ከነዚህ የኛን ሃይማኖት ተ ከነዚህ መልእክተኞች አምናሃል ብሎ ሲጠይቁት ምን አለ እንግዲህ ዋናው ሻሂዱ ይሄ ነው ምን አላቸው አተኺዙ ሚን ዱኒሂ አሊሃ እንዴ ከሱ ሌላ እናንተም ትገዙት እንጨት ልገዛ ትፈልጋላችሁ ኢኒዩሪድ ሚርራህማን ቢዱር ላ ቱግኒ አንኒ ሸፋአቱ ሸይአን ወላ ይንቂዙን እናንተ ሆንኩ እጄ በቆማጣ ተሰቃይቼ ስንት አመት የናንተ ኢላህ ስጠይቅ አልመልስም ብሎኝ የነሱ ኢላህ አይደለም ያዳነኝ አአተኺዱ ሚን ዱሪሂ አሊሃ እሱ ትቼ አሁን የናንተ እንጨት ልገዛ ነኝ እንዩሪድ ረህማን አላህ Subhanahu Wa Ta'ala ያኒ ሊያሰቃይን ከፈለገ ላ ቱግኒ አንኒ ሸፋአቱ ሸይአ የናንተ ኢላህ ሊያድኑኝ አይችሉም ወላ ይንቂዱን ኢኒ ኢዛ ለፊ ዳላል ሙቢን እንደዚህ ካደረኩ ጥፋተኛ ነኝ አላቸው አንተ እንደዚህ ነው ምናምን ብለው ገደሉት ጨፈጨፉት ረገጡት አንጀቱ በሙሉ በመቀመጫው እስከሚመጣው ጭፍልቅ ቀርገው ገደሉት ከገደሉት በኋላ አላህ ምን አለ ቂለ ادخل الجنة ወዲያውኑ ተቀበለውና ጀና አስገባው አላህ قال يا ليت قومي يعلمون بما غفر لي ربي وجعلني من المكرمين موتو ያለ دعوه ያደርግ ነበር ረይኔ ህዝብ አላህ እንዴት እንደተቀበለኝ አውቆ ቢኖርኩ እንደዚህ እኮ ያደርጉኝ ነበር ምስኪኖች ይላል ስለዚህ ምንድነው ምለው الله شر كاله ميادن سوي لنا الله خير كورنا بله والله ميا شوفوا اسمعوا معي الحديث الصحيح نبياتنا عندك أن ابن عباس يبالو تلك صحابي عمدتنا بطعم ودتنا بري أقول تحكي ومجنو فقال له يا غلام أنت الشاب أنت وتأثلت نعم إني أعلمك كلمات في أن عندك أن أستمر استسمعني احفظ الله يحفظك الله أنت كتعتل الله أنت أبك يميله نقر سمع الله لي حفظه له احفظ الله يحفظك احفظ الله تجده تجاهك إذا سألت فاسأل الله وإذا استعنت فاستعن بالله واعلم أن الأمة لو اجتمعت على أن ينفعوك بشيء لم ينفعوك إلا بشيء قد كتبه الله يفلقون بألم يعدلوا هزبوش دكتوروش أمريكا روسيا منامن بسبسبو أنت لما تكم بفلقوا مرفية متهلقة لتكمو هاي تشلم وإن اجتمعوا على أن يضروك بشيء يعلمن حزب بمونو فلاسفاونو واتدرونو جنرالونو منسترونو بسبسبو لقودوه بينو كنتات يمتهلون كوان لقودوه هاي تشلم على أن يضروك بشيء لن يضروك إلا بشيء قد كتبه الله عليك مدمدم يومن عليك رفعت الأقلام وجفت الصحف بزيه فرد يا الله فرديه نو بزيه فردكو يا الله انك ألم تنستوال كذي بلاي لصفاي تشلم مصحفو تشدو ما الله يصفل باكو ورقاتو تشم تتأقللوان أهون أدس نقر مصحف نقر إلم الله يفلق الله نقر يستحب الله وردتني على معركة فلقة دمو يمي أقل أقل يسو يلم إلى الله سبحانه وتعالى انقدي واندموش بزي عقيدة يتقنبا سو والله والله إن كان شيطان ولا من جن من آمن سو مأتون كان ليهتان لو ليش أوت البتاي تشيرو واندموش إني لنقرات شو لتينو إن شاء الله إني أونتين عندما كر لك رب الله شو بفيكه دكا مجهونو بسيرة دكا مجهونو بتفسير دكا مجهونو إن شاء الله بفلقون دين دكاو لكن بزي عقيدة بزي عقيدة تنكرر كونككو والله أربج بمتا كونكورد بمتا ولاسكورد بمتا تانك بمتا أوروبلان بمتا بدبدب بدبدب أنت قل لك زي حينة عقيدة إيمانه بالله الله إمنتنا سنة تنكرر كوني ليلة من نقر أيقو داهم السنون ديوم يميرا داه يا الله من قد يا الله فلك لما كتل يميرا داه السنة. يما تشرشوا آية أسرع سمنتين يوم الزال ناقوم له إن شاء الله يقول سبحانه وتعالى وهو القاهر فوق عباده وهو الحكيم الخبير إذا قريت شوان له سورة الأنعام سلا راسو كبر سلا راسو كبرياء سلا راسو التوحيد سلا راسو معنى النت يما التورانا يما تتأقب سلا مشركو تشوف الكراكر نسل لما سامن يما يدرقو تنكر يتوحيد سورة لك وهو القاهر القاهر من ما أتنوان دموك عشنا في نو ما ننسو الله الله نمي عشنا في نقر إلم يقهر وهو أي أنه كما قال ابن كثير هو الذي خضعت له الرقاب قاهر ما لت عليه هو الذي خضعت له الرقاب يفترج أنقت قنبس يلبت وذلك له نعم وذلت له الجباه في تاتشن بمريت ودك أو أنك تاتشن تأمزز يالو لزيه إلهنو وعانت له الوجوه وقهر كل شيء ودانت له الخلائق وتواضعت لعظمته جلاله نعم وكبريائه الأشياء وتضاءلت بين يديه وتحت قهره وحكمه كل سو ودهم تلتو يعني اندج أو يا مواما يا الله الكبرياء سيائي بيتشانو واعلم أيها الأخ كل مخلوق من بني آدم وغير بني آدم وداتشو تلتاتشو عبد لله رضي أم أبا ما ننفت أتان تقولي من مادي كفرعون جمراتشو كنمرود إني إلحن نيالو ولت تناتشو كالنسو جمرونو ما ننفت أتسوي هن جن ملائكة هن انتنو هلوم يا الله باريانو طيب قن أندو يتأيكال أهون أبو جاهلي الله باريانو ماركسي الله باريانو لنيني الله باريانو ودونو ساي ودنو جي ምክንያቱም ዑለማ ምን አሉ? አልዑቡዲያ ሁለት ነገር ናቸው አሉ። ዑቡዲያ ሁለት ክፍል ናቸው። ዑቡዲያት ቀህር ወዑቡዲያት ተጠወ ወደህ እጅ ነስተህ ተንበርክከህ የአላህን ማንነት አውቀህ የምትቀበለው ዑቡዲያ አለ። እነሱ ደግሞ እኛ ነን። በሙሉ ምላሴ ነው እኛ ነን የምለው። ምክንያቱም ያስገደደን ሰው የለም። የአላህን ክብሪያ አወቅን፣ አንድ መሆንን አወቅን፣ ተንበርክከን ኢላሃና ወረበና ብለን በዚህ ፓርቶክ የምንማረው የምናስተምረው ስላወቅነው ነው። طيب ولاه عبوديه قهر يبالالي تشنفو يا الله باريا مي هونالي ابزانياو بعالم يالو اهون 7 بليون سو الله ادلم 3 4ኛው تغددو گومبس بلو يعني انغتون دفتو سايود الله ميگزانو انديت تياكو انديت يلا ጥያቀው ለጥያቀው በጥያቀው ነው የሚመለሰው። ምን ይላልምሰላችሁ? አለንሰ ይምረዱ እነዛ ኢላህ የለም የሚሉ ወይም ኢላህ ኢሳ ነው የሚሉ ወይም ደግሞ ማርክስ ለኒን የሚከተሉ ዳርዊን የሚከተሉ አለንሰ ይምረዱ አይታመሙ? طيب እንግዲህ ለመታመም ካልፈለጉ እስቲ አይታመሙ። አለንሰ ይሞቱ? አለንሰ ይتعبوا? አለንሰ ይናሙ? ويحتاجون من يرزقهم يقول لك الناس لا لا لا ادلم لمن يموتالو لمن يسقعالو لمن يتنيالو لمن انداند نجر يميرزقاچو يفلغالو لمن مكنياتهم باروچنا دكاموچ سلهونو يريدون شيء ويكون ما لا يريدون كل سو عند نجر يفلغال يميمطاو كن الله يفلغو بيچا نو ادلم دي وندوچ استكن انت عند سو الله ከተወለደ ጀምሮ እስከ አንድ ድረስ ሁሉ የፈለገው ነገር ያደረገ ላ አለይس هذا قهر ድክመት አይደለም ይህ ነው ዑቡዲያ የሚባለው لا تجد اي مخلوق يفعل ما يريد ربما يقول واحد انت حبتموش እኮ በገንዘባቸው እንደፈለጉ ሊያደርጉ ይችላሉ ይላል ሞኝ انت غبي ነውዋለ يريد نعم مثلا ملك ለመጨመር ከፈለገ አንድ ሀብታም ፉንጋ የፉንጋ ልጅ ነው እሱ ራሱ ዘንጀሮ ነው ግን ገንዘብ ሰጠው አላህ መልኩ የሰይድና ዩሱፍ መልክ ሊያረግ ይችላል እንኳን የሰይድና ዩሱፍ የነ መልክ ሊወስድም አይችልም መልኩ ሊቀይር የሚችል ሰው አለ እንደምት አይችልም ጤናውን ሽጦ እኔ እንትን በሽታውን ሽጦ ጤና ለመግዛት የሚችል ሰው አለ የለም طيب يريد اولاد ሀብታም ነው ሚሊዮነር ነው ልጅ በልአስር አመት 15 ሴቶች አግብቶ አትወልድ ማለው አላህ Subhanahu Wa Ta'ala ማሃና አለው ገንዘብ እንግዲህ የሚቀይር ቆረ ይቀይርስ ማፊሽ ይሩዱ አን ይጠውል ዑምራው 60 አመት ታመመ ሊሞት ሲፈልግ ላ 120 አመት ለምን አደረገው ገንዘብ አለኝ አይደለም ይችላል አይችልም ይሩዱ ለكن ما يقدر طيب ሆዴ እንደሌላ ሰው ያኒ ቆሻሻ የተሸከመ ነው እንዴ ገንዘብ አለኝ አይደለም ማር ወለላና ወተትና ሸቶ ብቻ አልመላው እንዴ ቢል ይችላል አይችልም ثم እዚናስቆምና እስቲ ወለት እኔ ልንገራችሁ ሌላ ትምህርት ደስ ይለኛል የተውሂድ ጉዳይ የአላህ ነገር ጉዳይ ሲነሳ ግን اقسم بالله العظيم زار يا زو سو اندزيرو مخونو مرقناللو بتام مكنياتوم انديت اينس ظلم مسلاچو الله يفطر يرزق يجلو عين يلو عور نو دها نو الفطر اندي عالم كو زنبلا نو يمطاچو درو كو زنجرو نبرنا ود بيرابيرو تلوتنا ود سو تلوتن ينكرون وجود الله ሚያብስክ ነገር ነው አላህ ራሱን በክብሩ ሲጠራው ያላህን እሱ ራሱን ሲያጸዳ ያላህ ትልቅነት ሲናገር ራሱ አላህ ወለተ ነው እኔ ደሜ በጣም እንዴ ይጠራል ነው ብለው ይጠራል ታቀላችሁ ይጠራል ያኔ ደሜ ተቀይሮ ንጹህ ደም እንደገባብኝ ነው ማስበው በጣም ደስ ይለኛል አላኩል ሐል ሱረቱል አንዓም እንዳልኳችሁ ለኔ ብራ ነው የመጣችሁ ከኔ ጋር ሆኑ ያላህ ትልቅነት በጣም ይጣማችሁ ወንድሞች እስከምትጨርስ ይሄ ነው እንግዲህ 23 አመት በዚህ አይነት ተከራከረ አላህ ከሙሽሪኮቹ ከይሁዶቹ ከፋሲቆቹ ከፋጅሮቹ ዝቅ ብሎ አላህ Subhanahu Wa Ta'ala ከፈለገ አንድ ደቂቃ እኮ ነው መካና መዲና ወጥ አርጎ በመረት ሌላ ሰው ሊያመጣባት ይችል ነበር ላኪን ላ ስለዚህ እስቲ በስንተኛ ነው ይሄ አያ በስንተኛው አያ ነው ያቋረጥነው አሁን በዚህ አያና ቋርጠልን እስቲ ስንተኛው ነው 18ኛ በ18ኛው አያ እዚህ እናቆማለን ኢንሻአላህ ማይክ ለእናንተ ልስጣችሁ ጨምሩበት አሳምሩት እስቲ አላህና መግሱ ሌላ ይቅር እስቲ አላህና መግሱ የሚገባው መግሳሱ እስቲ ማይክ ፈሪ ወንድሞች ለእናንተ ማይክ ታሪ ይችላሉ ወይንም እንደዛ አይነት ነገር ማረግ ይችላሉ አንድ አንድ ደግሞ አላህ Subhanahu Wa Ta'ala ፈጣን የሆነ አስተሳሰብ ያለው አለ እንደዚሁም ደካማ የሆነ አስተሳሰብ ያለው አለ ይሄንንስ ማን ሰጠን ብለን ብንል ምንድነው መልሳችን የሚሆነው ሌላው ደግሞ እንደዚሁ የተለያየ አይነት ነገር ማለት ነው በእኛ ላይ ማለት ነው ሲደርስብን ያን ነገር ሁሉ ማን ነው ያደረሰው ብለን እንላለን ምክንያቱም እነዚህ ነገሮች ፍጥረቶች ናቸው እና ለነዚህ ደግሞ ሁሉ የበላይ አላህ Subhanahu Wa Ta'ala መኖሩ የተረጋገጠ መሆኑ ግልጽ የሆነ ነገር ነው እኛ አሁን አንዲት እህቴ ማለት ነው ጎረቤቷ ቤት ሄዳ ማለት ነው እንደው ማን ነው ጋዳችሁ ብላ ጠይቃታለች እሷ ደግሞ የምታቀው ነገር የለም እኔ ራሴ ከዚህ ሀገር ከመጣሁ ነው የተለያየ ነገር መገዛታቸውን ሰዎች ማቀው በርግጥ አንድ ሁለት ሶስት ይያሉ እንደሚገዙ ካላህ ውጭ አለ ጌታ እንደሚገዙ አቃለሁኝ ግን ላምበሬ እንደዚሁም ደግሞ ኤሌፋንት እንደሚገዙ ብዙም ኢትዮጵያ ውስጥ ሆኛ አልተረዳሁትም ነበር እና ጎረቤቷ ቤት ሄዳለችና ጠየቀቻት ማለት ነው ጋዳቸው ማን ነው እሷ እንግዲህ ያው ክርስቲያን ወይንም ተለያየ ነገር ይላሉ ብላ ነበር የጠየቀችው ስትላት እንደገና ኤሌፋንት አለቻት አኡዙ ቢላህ በጣም ደንግጣ ነው እሷ የመጀመሪያ ጊዜ ዋ ነው እንደዚህ አይነት ነገር ሰምታ አጣቀም ኤሌፋንት እንዴት ብለሽ እንደዚህ ትገጃለሽ? እሷ ህንድ ናትና እንደዚህ ብለሽ ትገጃለሽ? ታዲያ የትኛውን ኤሌፋንት ነው የምትገጁት? ኢትዮጵያ ውስጥ ኤሌፋንት አለ። አፍሪካ ውስጥ የተለያየ ቦታ ኤሌፋንት አለ። ኬንያ ውስጥ ኤሌፋንት አለ። ኢንዲያ ውስጥ የትኛው ነው ብላ ጠየቀቻት ማለት ነው። በጣም ወላሂ አላህ ይጠብቀን እንጂ እኛ እኮ ያለንበት ኒዕማ አላህ Subhanahu Wa Ta'ala የሰጠን ኒዕማ በጣም ከባድ እንትን ትልቅ ደረጃ ላይ እንዳለን እኛ ራሳችን አልተረዳነው ምክንያቱም የተለያየ ነገር አሁንም ቢሆን የተለያየ ነገር ሲመለክ ይታያል ይሄን ነገር አላህ Subhanahu Wa Ta'ala ወፍቆ ማለት ነው በእስልምና ላይ አድርጎን ማለት ነው እኛም ራሳችን ይያጋራን የተለያየ ነገር ምንገዛ ከሆነ በጣም ከባድ ነገር ነው እና እንደዛ አይነት ጥያቄ ጠየቀቻት ማለት ነው ምክንያቱም ኮንፊውዝ የሚያረግ ነው አንድ አላህ Subhanahu Wa Ta'ala ብቻ ካልሆነ በስተቀር ምንገዛው እና በየቦታ ያለውን እንዴት ስተብሎ ሊመለክ ይችላል ያው የኢማን ደካማነትና አላህ Subhanahu Wa Ta'ala ደግሞ መጀመሪያውንም ያለው ፈቀው ሰው በጣም ከባድ ነው እኛ ለዚህ ለተሰጠን ኢማን አላህን ሁልጊዜ ማምለክ አለብን ማለት ነው እንደውም በሱረት ሐዲድ አያ 3 ላይ ምን ብሏል አላህ Subhanahu Wa Ta'ala ማለት የመጀመሪያው ነው የመጨረሻውም ነው ብሏል እንደዚሁም ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ማለት ነው አንተ የመጨረሻ ነህ ካንተም በኋላ ምንም የለም አንተ የበላይ ነህ ካንተም በኋላ ምንም የለም አንተ የውስጥ አዋቂ ነህ ካንተም በላይ የሚያውቅ የለም ብለዋል እና ይሄን ሁሉ የሚያቀገታችን እንትተን ሌላ የተለያየ ነገር ስንገዛ በጣም የሚያሳዝን ነገር ነው አላህ ይወፍቀን አላህም ባንድነቱን ጌትነቱን ትልቅነቱን አውቀን እንድንረዳው አላህ ያርገን ማለት ነው እንደውም በሌላ አያ ላይ ደግሞ ሱረተ ጦሃ አያውን አላስተውሰው 111 ላይ ይሁን ምን ላይ ነው ፍጥረታችሁ ተዋረዱ ለአንድ አላህ Subhanahu Wa Ta'ala ይላል ይሄ ማለት ምንድነው እነዚህ ትንንሽ ነገሮች ሁሉ እንኳን አላህ Subhanahu Wa Ta'ala'ን አውቀውት ይገዙታል ማለት ነው እኛ ግን እስከዛም ድረስ አብዱል ቃድር ጅራሌ ምን ይያልን እንገዛለን ማለት ነው የተለያየ ነገር እናመልካለን በዚህ በዳዋላ ላይናችን ላይ በአንድ ጊዜ አንድ ጥያቄ ተጠየቀ ማስተዋወሰው 3 አመት ይሆናል 2 አመት ተኩል ይሆናል ምንድነው ኡስታዛችን ሲያስተምሩ እንግዲህ ተውሂድን በደንብ አርጋ አስተምረውናል እና በጣም ጠንከር ያለች ናት። ምክንያቱም ከዳዋ ላይ ላይ ተለይታ ታቀምና አሁን ለቤተሰቦቿ ደወለችና አታሻርኩ በሚለው ነው እንግዲህ ያስረዳቻቸው ማለት ነው። መልሳ መልስ ያገኘችው ለኡስታዝ እየጠየቀች ነው የምትሰማት ማለት ነው። ጥያቄ እየጠየቀች ነው የምትሰማት። ምንድነው ጥያቄው? ምንድን ነበረ? ይሄ ነገር እኮ ሐራም ነው፣ አታሻርኩ፣ እንደዚህ እንደዚህ ማለት እኮ ያላህንትን ለሌላ አሳልፎ መስጠት ነው ብላ ትላቸዋለች። እና ቤተሰቦቿ ምን አሏት? አህመድ አልነጋሽ ቀብር በየአመቱ እንግዲህ ሰው እየሄደ እዛ ብዙ ነገር እያረጉ ይመጣሉ ማለት ነው። ቀብሩን እየዞሩ እየተሳለሙ ምናምን ይመጣሉ ማለት ነው። ይሄ ነገርማ ከባድ ሽርክ ነው፣ እንዴት እንደዛ ታረጋላችሁ ብላ ለቤተሰቦቿ ተናገረች ማለት ነው። እንደዚህ በምትልበት ጊዜ ያገኘሁት ምላሽ ምንድን ነው? ይሄንም በየቀብሩ እየሄዱ አህመድ አልነጋሽ ቀብር መሄድ ማለት ከእንትና ኡምራና ሀጅ ከማድረግ በየአመቱ የበለጠ ነው። እንደውም እኮ ሱብሃንአላህ፣ አላህ ይጠብቀን እንጂ የበለጠው እንደውም እዛ እየሄዱ እንትን ማለት ነው መዘየር ነው ብለው መለሱልኝ። እና ምን ላርግ ብላ ነው የምጠይቀው። ተመልከቱ፣ ጅህልና በጣም ከባድ ነገር ነው። አላህ ስብሃነ ተዓላ ወደ ቀጥተኛው መንገድ ከመራን በስተቀር በገዛ እጃችን ማለት ነው ከእስልምና የሚያወጣ ነገሮችን በመስራት ማለት ነው እኛ በእስልምና ላይ ከፈጠረም በኋላ አላህ ያላዘዘውን ነገር እየሰራን የምንወጣ ከሆነ በጣም አደገኛ ነገር ነው እና አላህ ይጠብቀን ማለት ነው። በጣም ከባድ ነገር ነው እና የአላህ ትልቅነቱ ራሱ ሌላ ምንም ነገር አያስፈልገውም። የሰውነታችን አቋሞች እንኳ በቂ ናቸው ብንመለከታቸው ማለት ነው። አላህ ለመኖሩ አስደናቂ ነገሮችን ብንመለከት ያው ሰማይና ምድር መፍጠሩ ነው። እንደዚሁም የቋንቋችሁ መለያየቱ ለአላህ መኖሪያ አስደናቂ ምልክቶች ናቸው ይላል። አሁን እስቲ ሌሎች የምንገዛቸው ነገሮች ሁሉ ማለት ነው ይህን ነገር ይፈጥራሉ ወይ? መጨረሻቸውስ ምንድን ነው? የሚሞቱ አካሎችን መልሰን የምንገዛ ከሆነ ማለት ነው እነዛን ነገሮች ይሄን አድርቁልን፣ እርዝቃችን ስጡን ስንላቸው የማይሰጡንን ነገሮች መልሰን የምንገዛቸው ከሆነ በትልቅ ችግር ላይ ነው ያለ ነው ማለት ነው። አላህ ይርዳል። እና የአላህ ትልቅነቱ ብናስተነትነው ሁልጊዜ ስናስተነትነው እኔ ራሴ ይገርመኛል። የአቋማችንን መለያየት ብቻ ሳየው የአንዱ እንደዚህ ሲሆን አላህ ስብሃነ ተዓላ አሁን ለምሳሌ ደካማ የሆነ እንትን አስተሳሰብ ያለውን ሲሰጥ፣ እንዲሁም ደግሞ አንዳንዱን ደግሞ ፈጣን የሆነ አስተሳሰብ ሰጥቶታል። አንዳንዱ ደግሞ አላህ ስብሃነ ተዓላ ሲፈጥረው ማለት ነው ሙሉ አካል የሰጠው ሰው አለ፣ አላህ ይጠብቀንና አንዳንዱ ደግሞ አካለ ጎደሎ ሆኖ ይፈጠራል። ይሄን የሰጠው ማን ነው ብለን ብንጠይቅ ምንድን ነው የምንለው? ለሰጠን ኒዕማ ግን ማመስገን እንዳለብን፣ አላህ ሱብሃነ ተዓላ ለሰጠን ኒዕማ ልናመሰግነው፣ ባደረሰብንም ነገር ደግሞ የተለያየ ነገር ቢያመጣብን ማለት ነው ያንን ሰብር አድርገን እንድናሳልፍ ልናመሰግነው ነው። አላህ ትልቅነቱ ይሄን ሁሉ የሚያስረዳን በተለያየ አያ ገልጾታል። አላብዛባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰሌ ማምጣት ይህን ነገር ከሌላ ነገር አጋጭቶ አገናኝቶ መናገር ሱብሃንአላህ። እኔ እንደው ከደርሱ ኮሜንቱ ደስ ይለኛል። ኮሜንቱ ማለት ያኔ ጭማሪው በጣም ደስ ይላል። ምክንያቱም ደርሱ ከሌላ በዓለማችን የሚሄደው ያለው ነገር ከሱ አገናኝተህ ማስገንዘብና መግለጽ መጀመሪያ ችሎታ ያስፈልጋል። ሰፋ ያለ የዓለም እውቀት ያስፈልጋል። አቀራረቡ ራሱ ዘዴም ትምህርቱ ያስፈልጋል። ስለዚህ ወንድሞች ኮሜንት ሲባል ሐቂቀተን ደርሱ መድገም ሳይሆን ደርሱ ለምሳሌ አንድ ሰው ከደገመው በቂ ነው። ከዛ በኋላ ግን እንደዚህ እህታችን ለምሳሌ ሐቂቀተን እህታችን ማነች እንትኑ ማን ነበረች እህታችን ስትናገር የቆየችው ኡሙ ማነች? والله ከልቧ ነበር የምትናገረው፣ ከልቧ የመነጨ ነበር። ስለዚህ ልብ ይነካል፣ የሚሰማት ነገር ትገልጽ ነበረች። የኤልያስ ደግሞ ኮሜንት የሚባለው ነገር ጭማሪና ነገሩ እያስተካከልክ ከህይወታችን ጋር እያቀናበርክ መሄዱ። ምክንያቱም ዕልሙ ሲሰጥ እኛ ያለንበት واقع ነገር ከሱ ጋር አብሮ ሲሄድ ነው ጣፋጭነት የሚያገኘው ለማለት የፈለኩት وبارك الله فيك وبارك الله فيك انت وبارك الله فيك يتناገራችሁ ان شاء الله የመጨረሻ ወንድማችን ወይ እህታችን ዚክራ ጀማል ከተናገረ ወይ ከተናገረች በኋላ ان شاء الله ለሚመጣው استاذ ቦታው ለሱን ተዋለ ان شاء الله ማይክ ፍሬ